የገባችው እዚች ከመጀመሪያ አያ ጋር ለረሱል አለ ሰላት ወሰላም ገንዘብ ብቻ ቢሆን ዩዕጢከ አይልም ነበር። ወላሁ አለም። ጀዛኩም ላህ ኸይር። ማሻአላህ ኡሙ ሲሃም፣ ሁላችሁ ማሻአላህ በሉ እስቲ። ማሻአላህ ቅልሽ በልዋት። በእውነት በእውነት ያኒ ይህን ጥያቄ ያኒ የሚመልሰው የለም ብዬ ነው የጠየኩት፣ ግን ሱብሃንአላህ አልዓዚም እንዳለ ነው ቁጭ ያደረገችው። አትሉም እንዴ ማሻአላህ? ኧረ ለኡሙ ሲሃም ማሻአላህ ላ ቁወተ ኢላ ቢላህ በልዋት። እንደዚህ አይነት ኒዕማ የሐሰድ የአይን ሐሰድ ይወድቅበታል። እና ማሻ አላህ ላ ቁወተ ኢላ ቢላህ ካልክ የፈለገውን ነገር ቢመጣ ሊነካት አይችልም። እሺ፣ ይህ ነው እንግዲህ። ፈአማ መን አዕጣ፣ በቅድሚያ ገንዘብ ቢሆንም እዚህ ላይ የተጠቀሰው ግን አዕጣ ማለት ሁሉ ነገር ለአላህ ብሎ የሰጠኸው ሁሉ አዕጣ ይባላል። ካልሆነማ አዕጣ እዚህ ገንዘብ ብቻ ከሆነ አላህ ስብሓነ ወተዓላ በሱረቱ ዱሓ ወለሰውፈ ዩዕጢከ ረቡከ ፈተርዳ ማለት ሁሉ ነገር ይሰጠሃል የውም አልቅያማ ማለት ነው እንጂ ገንዘብ ማለት አይደለም። ስለዚህ አዕጣ ሁሉ ጊዜ ሁሉ ነገር ሁሉ ጥሩ ነገር ማለት ነው። ጠይብ፣ ሁለተኛው ጥያቄ ቁልና ኸለቀ አልጀነተ ወናር። አላህ ስብሓነ ወተዓላ ለማ ኸለቀ አልጀነተ ወናር ሀዛ ሐቅ ላቡደ ሚንሁ። አላህ ጀናና ጀሀነብን መፍጠሩ ግዴታ ነው። መፍጠሩ ደግሞ በጣም በትክክል እንትን ነው፣ ተገቢ ነው። ወለው ለም የኽሉቅ አላህ ስብሓነ ወተዓላ አልጀነተ ወናር፣ ጀናና ናር ባይፈጥር ነበር ነሩ አላህ ስብሓነ ወተዓላ ያ ዱንያ ነገር ነገሩ ጥሩ ነገር አይሆንም ነበር። ያ ዱንያ ነገር እውነቴ ነው በጣም አስቀያሚ ይሆን ነበር። ለምን ለምን ብትሉ ለምን ብዬ ጠይቃችኋለሁ ወንድሞቼ። ላስተካክለው እንትኑ ጥያቄው ላስተካክለው። አላህ ስብሓነ ወተዓላ ጀናና ናር መፍጠሩ ተገቢ ነው፣ ሀቅ ነው፣ መሆን ያለበት ነገር ነው። ጀናና ጀሀነም ባይፈጠር ኑሮማ እውነቴ ነው የአዱንያ ጉዳይ ከንቱ ይሆን ነበር፣ ዝም ብሎ ፍሬ ብስ ይሆን ነበር። አይደለም ለምን ብዬ ብጠይቃችሁ መልሳችሁ በአያ በአንዲት አያ በሱረት ሌል የምትገኘው መሆን አለባት ይላል። እሺ አሁንስ ግልጽ ነው። እና ጀናና ጀሀነም መፈጠር አለባቸው፣ ካልሆነ ግን የአዱንያ ነገር ጥሩ አይሆንም። እና ለምንድን ነው መፈጠር ያለባቸው ብዬ ጠይቅና ከዛ መልሳችሁ ስትመልሱ በአያ በስ እንደዚህ ስለሆነ እንደዚህ ስለሆነ አትበሉኝ። አንዲት አያ ከሱረት ሌላ አምጡና እሷ ነው መልሷ። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦኬ ሶሪ፣ ስለቆዩ ነው ማይክ የያዝኩት። አያቲ ማይክ ፍሪ ላችሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምጽ ደረሰ? እኔም ኑር ሀሰን ስጠብቅ ነበረ። መልሱ ኡስታዝ አያው ብቻ ከተፈለገ እነ ሰዕየኩም ለሸታ የሚለው ነው። አላሁ ያለም። ማይክ ፍሪ። ናም መልሱ ተገኘ። እጃችሁን አውርዱና መልሱ ተገኘ። መጀመሪያ ወንድሜ ኑር ሁሴን ነበር እጁ ያወጣ። እንግዲህ ማይኩ ስለወደቀበት ነው መሰለኝ። አላ ኩል ሓል መልሱ ለምንድን ነው ጀናና ጀሀነብ የፈጠረው ጌታ ብለን ስንጠይቅ፣ ምክንያቱም የሰው ልጅ ስራ ኢነ ሰዕየኩም ለሸታ ስለሆነ ጥሩ ስራ መጥፎ ስራ ጥቁር ነው የሰው ደሞ ጀና አዘጋጃላቸው አላህ ስብሐ ወተዓላ። እሺ ሶስተኛው ጥያቄ ሀል ሙምኪን ተድርብ መሰለይን لتبين قوله تعالى إن سعيكم لشتى. إن سعيكم لشتى ميلو آيان لمجلس هلت مسالة لمستأت تشلال لهو يلال هلت مسالة بمستأت إن سعيكم لشتى قلس اللن إلال ما يكفري. ወንድሞች እናቶች ብዙ አትጠብቁ ኑርጀና አንደኛ ነው ያለችው ማይካል ወሰደችም ሰላማት መልሰሃል ሙሲያም መልሰሻል ቀጣ ወደ ኑር ሁሴን ይሄዳል ማለት ነው ማይክፍሪ ማይክል አንተ ኑር ሁሴን السلام عليكم ورحمه الله وبركاته ان شاء الله استاذ አልመለስኩም ቀድም ማይክ ይዤ ነበር ግን ለሀያት ተውቆላት እና እኔ ልሞክር ان شاء الله بسم الله الرحمن الرحيم استاذ ይሄን ብዙ ምሳሌዎችን ልናመጣ እንችላለን በሁሉም ህይወታችን ላይ የሚገባ ነገር ነው ወይም በሁሉ እኛ ምናረጋው ጥራት አንድ እንትን ለማድረግ የአንድ ሰሃቢ መጀመሪያ አንድ እንትን ነኝ ይሄ ሰሃቢ አልኸባብ ማለት ነው ቁረሸችን ይዘው ሲያሰቃዩት ማለት ነው እየደበደቡት አንተ እንደዚህ የምትደበደብ ያለው በ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሱ ነውና አንተ እሱ ዘ መዲና ቆጭ ብለው እንትን ያደረገ አንተ እዚህ እየተሰቃየ ነው ስለዚህ እሱን ባንተ ቦታ ሊሆን ትፈልጋለህ ወይ ሲሉት እሱ የመለሰላቸው ሱብሃንአላህ እንኳን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በኔ ቦታ ሆነው እዚሁ እኔ እምሰቃየውን ያለውን ያን እንዲሰቃዩ አይደለም ኢሸሁን እንኳን ተሆን ልትወጋቸው አልፈልግም ነቢያችን መሐመድ ሰለላም ኢሸህ ከምትወጋቸው እኔ ራሴ ህይወቴን ብሰዋ ወይም ደግሞ ይሄን ነገር ቢደርስብኝ በጣም ይሻለኝ ነበር ይላል ማለት ነው እና የሱ አንድ እንት ነው አሁን ደግሞ ወደዚህ ጊዜያችን ስንሄድ ሌሎች ሰዎች እንኳን ህይወታቸው እንዲሰጡ እንኳን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ኢሸሁን እንዳይወጋቸው አይደለም ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በተለያዩ ሚዲያዎች በሚተረብባቸው ሰዎችን በሚሰድቧቸው እንኳን ምንም ነገር እንዳልተደረገ ምንም ነገር እንትናላቸው ምንም ነገር የማይሰማቸው አሉ። የማይሰማቸው ብቻ ሳይሆን ዲናቸው ለትንሽ ለአንድ ዶላር ወይም ደግሞ ለ20 ዶላር የሚሸጡና ሙስሊሞችን አሳልፈው በውሸት ለጣላትን የሚሰጡ አሉ። እና ያኩም ለሸጣ ያኛውን እስከ ስንት እንትን እየከፈለ ነው እዚህ ደግሞ ሌላ ይቀር ዲናቸውን በብላሽ እየሸጡ ነው ማለት ነው والله على وعلم ሁለቱን ከገባን الله على ማይክ ፍሪስታስ እሺ ሰላማት ቆንጆ ምሳሌ ያመጣው ግን እኔ የጠየኩት ሁለት ምሳሌ አምጣ ነው ያልኩት ይሄ አንደኛው ምሳሌ ነው ና ኸባብ ኢብኑ አራት ለነቢያችን ሲል ህይወቴን አሳልፋለሁ እንጂ እሸው እንኳን አይውጋቸው አለ። የሱ አንጻር እዚህ በገዚያችን ያለ ለዲናቸው በሃብር የሚሸጡ ወላ ምን የምታዩ ነቢያችን ሲሰደቡ ዝም ብሎ የሚስቁ እና እነዚህ ሁለት አንጻር ናቸው። እነሳኩም ለሸታ ሁለተኛ ምሳሌ የታለ ሰላማት እኔ ሁለት ምሳሌ እሺ ማይክ ፍሪ እሺ ኢንሻአላህ ቢስሚላህ ሁለተኛውም ሱብሃንአላህ እንዲያውም ትናንትና ያጋጠመኝ ነገር ልንገር ኡስታዝ እዚሁ በአሜሪካ ወይም በዌስት ያለነው ሙስሊሞች ኢትዮጵያውያን ሙስሊሞች ማለት ነው ትናንትና ትንሽ እዚህ ከተማ ያለነው ለመሰባሰብ መቆራን ነበር እና ሱብሃንአላህ ምንድነው የመጀመሪያውን ጥሩ ምሳሌን ልንገር እሱ የነ ሰሃባ አቡበከር ሲዲቅና ዑመር አለይ ኢብኑ ኸጣብ ረዲየላሁ ዐንሁም ትንሽም ነገር ትሁን حرام ወደ ውስጣቸው እንዳይገቡ እንዴት ይጠነቀቁ እንደነበር ማለት ነው በተለይ አቡበከር ረዲየላሁ ዐንሁ ባለፈው እንደሰማነው የሳቸው አገልጋይ የነበረ ወተት አምጥቶ ሰጣቸውና እየጠጡ እያለ ከዛ ከጠጡት በኋላ ማለት ነው ኦ የአቡበከር ይህን እንትን ከየት እንዳመጣሁት ታውቃላችሁ ወይ ሲላቸው አላወቅም ከምንድን ነው ያመጣኸው ሲሉት እሱ ካሁን በፊት በጃሂልያ ጊዜ ሰዎቹን እንደዚህ ጠንቁልልን ወይም ደግሞ የሆነ ነገር ንገርልን እንትን ተንቢልን ብለውኝ ነበርና ለዛ የተነብላቸው እንትን ገንዘብ አልከፈሉኝም ነበር እና አሁን መጥተው ሲከፍሉኝ በሱ ገንዘብ አድርጌ ነው የገዛሁት ሲላቸው አቡበከር ረዲየላሁ አንሁ ይሄን ወተትን የጠጡትን በእጃቸውን አስገብተው ከውስጥ ለማውጣት በቃ ህይወታቸው እስከሚያልፍ እንትን እጃቸውን አውጥተው እያስወጡት ነበር ማለት ነው እና ዑመር ረዲየላሁ አንሁ በሚያያቸው ጊዜ ምን እያረክ ነው ሲላቸው ምን እያረክ ነው አሁን እኮ ህይወትህን ልታጠፋ ነው ሲላቸው እሳቸው ያሉትን ነገር ምንድነው ሰውነቴ የሐራምን እንትን ከምትበላ የመጨረሻ እንትኗን እንኳን ከምትቀር ህይወቴን ብትወጣ ይሻለኛል ብለው ሐራምን ነበር ከሐራምን ገንዘብ የሆነ አሁን ወደዚህ ያለን ጊዜን ደሞ ስንመጣ ሱብሃንአላህ ሱብሃንአላህ ሙስሊሞች ተብለው ከሙስሊም ቤተሰብ የተወለዱ ስማቸው መሐመድ ጀማል ኢብራሂም አህመድ ሆነው ሱብሃንአላህ ወላሂ በዚህ ባለንበት ዌስት ማለት ነው በዚህ ባለሁበት እንትን ከተማ ራሱ እስካሁን ባር በትክክል እንትን አልኮሆልን እየሸጠ እየኖረ ነው ማለት ነው እና የዚህ ገንዘብ ምንድነው ሁሉም ሐራም ነው እና ምንም ነገርም አይመስለውም እዛ ላይ ዘንቡን መዋሉን ብቻ ሳይሆን እንዲያውም ስንት ገንዘብ እንደሚያረግና ሙስሊሞች እዚሁ እንትን ሆነን አይ ይሄ ሐራም ነው ይሄ እንትን ነው የምንል ከሆነ እንደሌሎቹ እዚሁ አዱንያ ያልተሳካላቸው በድህነት እንደሚኖር በኩራት ሲናገር ነበር የሚገርማችሁ ነገር ብዙ ሰዎችን እሱን አክብረው ለገንዘቡ ብለው ጠርተው የሱን እንትን ገንዘብም የሚሰበስቡ ሰዎች ነበሩ ሱብሃንአላህ እኔ ወላሂ እና አስር ደርሶ ደግሞ አስር በምንሰግድበት ጊዜ አዛን አድርገን ቁጭ ብለናል እና ለምን አስር አትሰግድም ስለው ጊዜ ምንድን ነው ያለኝ እኔ ሰግጄ አላቅም ላኢላሀ ኢለላህ መሐመድ ረሱሉላህ ብዬ በአላህ የማምን ከሆነ በቂ ነው ለእኔ የሚል እንትን ነው የመለሰልኝ ማለት ነው እና ሱብሃንአላህ የዚህ ቀልብና አሁን ማለት እኔ ሰውየውን ለማንሳት ብዬ አይደለም ወይም እንትን ግን ሱብሃንአላህ ያለውን እንትን ለማሳየት ብዬ ነው እና የነ አቡበከር መሐመድ ረዲየላሁ አንሁም ጥንቃቄና ተቆዋን በመናዩ ጊዜ በዚሁ ደግሞ በዚህ ባለንበት እንደዚህ አይነት ሰዎች በመሃላችን በሚኖርበት ጊዜ ይሄ ምን ይባላል ኢነ ሰዓየኩም ለሸታ ጥረታችሁን እኮ ሁሉ የሁላችሁም በጣም የተለያየ ነው ብቻ ብለን ነው ልንመስለው የምንችለው ነው ምለው ወሰለ ላሁ አላ ሰይድና ሙሐመድ ወአላ አሊሂ ወሰሐቢሂ ወሰለም ማይክ ፍሪ ኢንሻአላህ ኦኬ ቆንጆ ምሳሌ ነው አሁን አራተኛና መጨረሻው ምሳሌ قال النبي صلى الله عليه وسلم كل الناس يغدو فبائع نفسه فمعتقها او موبقها كل الناس يغدو فبائع نفسه فمعتقها او موبقها ين حديث يا نبياتين حديث ترجمه يغباو سو يتنياو ايا نو منتقسو كسورة الليل يهن يمسماما يهن ترقوم يمسماما يمسماما آية بسورة الليل عندت آية لك انا ترقوموا يهن آية تمسلا لك انا يهن آية من دنك مايك فري ሰላም አለይኩም ወራህመቱላሂ ወበረካቱ። ኑር ሁሴን፣ አንዳንድ ስጠኝት መመለስ ትችላለህ? ኑር ሁሴን፣ አንዳንድ ስጠኝ ምትይዝ ከሆነ ማይክ። ሱብሃንአላህ፣ ኸይር ኢንሻአላህ። የለም መሰለኝ ኑር ሁሴን የሚባል ኑር ጀና አይሰማም። የሷ ምንም ነገር ኑር ጀና ሳለሽ ኸይር። እሺ እኔ ለመልሰዋ በቃ ጠይብ። ረሱል አለይሂ ሰላቱ ወሰላም ይሄ ሀዲስ እንግዲህ ኩሉ ናስ የግዱ ፈባይዑ ነፍሰው ፈሙዕቲቁሃ አው ሙቢቁሃ ያሉት እነ ሰዓየኩም ለሸታ ጋር ነው የሚሄደው። ለምን? እያንዳንዱ ሰው ጠዋት ይነሳል። የስራው ሁኔታ በዛን ከተነሳበት ሰዓት ጀምሮ እስከሚያመሽ ያለበት ሰዓት የሚሰራው ስራ ጥሩ ነው፣ ወደ ጥሩ ነው የሚወስደው። ያ ነፍሱን ነጻ ያወጣት ከጀሀነም ነጻ ያወጣት ነው። ደግሞ አሞ ቢቆሃ ወደ ጀሀነም ደግሞ የሚከታትና መጥፎ ስራ የሚሰራትም አለ። ስለዚህ እነ ሳዕየኩም ለሸታ ይቺን አያት ትገልጻለች ማለት ነው። አላሁ አለም። ጀዛኩም ላህ ኸይር። ቆንጆ መልሲ፣ መልሱ በጣም ቆንጆ ነው። ስለዚህ የሰው ልጅ ሁሉ ከቤት ወጥቶ እስከሚመለስ ድረስ አንዳንዶቹ ሰዎቹ ነፍሳቸው ለአላህ ሽጦ ይመጣሉ። ነፍስ ለአላህ ከሸጥካት ጀና ነው ሰፈርህ። አንዱ ደግሞ ነፍሱ ለሸይጣን ሽጦ ጀሀነም የሚያስገባ ስራ ሰርቶ ይመጣል። ኤግዛክት ነቢያችን ያሉት ኢነ ሰዕየኩም ለሸታ፣ ስራችሁ የተለያየ ነው ማለት ነው። ጠይብ አሁን ወደ ደርስ ከመሄደ በፊት እኔ ከመምጣቴ በፊት በነገራችን ላይ አንድ ነገር በዚህ ሁለት ሳምንት 5 ደቂቃ 10 ደቂቃ እየዘገየሁ እገባለሁ። ለምን እንደሆነ ታውቃላችሁ ወንድሞች? ያን ጊዜው የተቀየረ ስለሚሄድ ልክ 9 ኦክሎክ እኛ ዒሻ እየሰገድን ነው እዚህ እና አንዳንድ ጊዜ 5 ደቂቃ አሳልፋለሁና ምክንያቱን እንድታውቁ ብዬ ነው። የት ሄደ ምንድነው? ልማድ አይደለም፣ የለመደው አይደለም። ይህ ነገር ዘግይቶ አያውቅም ምናምን እንዳትሉ። ዒሻ አሁን ልክ 9 ኦክሎክ ኢቃማ ይደረጋል፣ እንሰግዳለን ማለት ነው። አላኩል ሀል ከመግባቴ በፊት እዚህ ፓልቶክ ከመግባቴ በፊት መጽሐፍ፣ አንድ ትልቅ መጽሐፍ አነበ ነበር እና እዛ መጽሐፍ አንድ የሚገርመኝ ነገር አገኘሁና ሰይድ አልኻጥር የሚለው እንትን አለኝ እኔ። ታውቃላችሁ ሰይድ አልኻጥር? ሰይድ አልኻጥር ማለት ነው ምንድን ነው? አልኢማም እብን አልቀይም የተባሉ ትልቁ ዓልም ታላቁ በጣም ኢማም ትልቅ ዓለም ናቸው። የእብን ሸይኽ ልእስላም ኢብን ተይሚያ ተማሪ ናቸው። እና ምን ያደርጋሉ? ለምሳሌ መጽሐፍ ሲያነቡ ወይም ደግሞ በአንድ ስብሰባ በአንድ ቦታ ሄዶ አንድ በጣም አስደናቂ ነገር ከሰሙ አሁን ካልጻፍኳት ትጠፋለች ይላሉ። ካልጻፍኳት ትጠፋለች። ሰይድ አልኻጥር፣ ሰይድ ማለት ማደን ማለት ነው። ለምሳሌ አንተ ሄደ ጥንቸል ታድናለህ ወይም ደግሞ ዘራፍ ታድናለህ። ማደን አደን አደን ታውቃለች? አዎ። እና ምን ያደርጉ ነበር? አንድ ጥሩ ሀሳብ ከመጣ ከሰሙ ከጭንቅላጤ ሳትጠፋ ብሎ ጠቅ አድርገው ይቀይዶታል፣ ያኔ ይጽፉታል፣ ይመዘግቡታል። አሁን እንደዚህ የተመዘገበ ብዙ ነገር ሆነና ሰይድ አልኻጥር ብለው መጽሐፍ ጻፉ ማለት ነው። ያኒ በህይወቴ የሰማኋቸው አድናቂ በጣም የሚያስደንቁ ነገሮች ወዲያውኑ ይጽፋቸዋለሁ፣ ምክንያቱም በኋላ እንዳረሳቸው የሚል መጽሐፍ ነው እሱ። እኔ እንደዚህ አለኝ ወንድሞች፣ አሁን ለመጀመሪያ ጊዜ ነው የምነግራችሁ። አንድ መጽሐፍ አለኝ ያኒ በዚህ በ20 ዓመት የጻፍኩት ሰይድ አልኻጥር። ያኒ ለምሳሌ ከዑለማዎቹ አንድ ነገር ከሰማሁ በጣም ደስ ካለኝ ዝም ብዬ ከሄድኩ እረሰዋለሁ። ቀጥታ በትንሽ ወረቀት መዘገቡና ቤቴ መጥቼ በአንድ ትልቅ መዝገብ አለኝ፣ እዛ መዘግበዋለሁ። አሁን መጽሐፍ ሳነብ አንድ መጽሐፍ አነብና ገረመኝ። አንዱ አልሐሰን አልበስሪ የተባሉ ትልቅ ዓለም ናቸው። ሰሓቢ አይደሉም ግን ታቢዒ ናቸው። እና እንዲያውም ከኡሙ ሰለማ የነቢያችን ቤት በኡሙ ሰለማ ቤት ያደጉ ናቸው። ሰሓቢ ባይሆንም ታቢዒ ዓለም። በል ዑለማዎቹ ምን ይላሉ? አልሐሰን አልበስሪ لقمان هذه الأمة إلى اللو حكيم هذه الأمة يا أمة محمد حكيم بتقام يليك أونت كتشنكلاتا شو يليك أونت نغير يميفلك باتشو سونا شو إلى اللو من على مسألة شو أنتنو الحسن البصري تملكت وندموش أي من نو استيم يعني درس تشرس من نو كومنت يمسات أبت أن أبو أنيس بنور طرو نبر سلامات أم سهام ليلوتشوم ليلوتشوم استي سموتنا نقرو بتامي قرماتشو سلهوني اندات رسو بن درس تشرس كومنت ستساتو بزيه جمرو إن شاء الله أهم بملاتشو جمرو. يقول الحسن البصري بلغنا أن قوما أنعمهم الله سبحانه وتعالى بنعم شتى كلها بالدنيا نعمة اللي تبالو نقر عند هزبنا تشو الله سبحانه وتعالى نعمة بنعمة أدرقات تشو سماي بمبوان كفتا زنابي زنبال مريتوا هدوان كفتا تابقنا لتش ጸጋነው እህል ነው ገንዘብ ነው ወርቅ ነው ጨርቅ ነው ሁሉ ሰው አፈሰሰባቸው አላህ Subhanahu Wa Ta'ala ኦኬ አሁን በዚህ ንዕማ ያሉ ጠገቡ ጠጋብ ተሰማቸው ሰከሩ በጠጋብ ተከበሩ على الله ተከበሩ على الناس ትዕቢት ጀመሩ ፈሰቁ መጨረሻ ምን ጀመሩ ታውቃላችሁ ወንድሞች ሰገራባቲ ሰገራ ቤት ሄዱና ሰገራውን ከጨረሱ በኋላ ቂጣቸው የሚያብሱት በዳቦ ነበር በዳቦ አላህ ያፈሰላቸው ጸጋ በዳቦ አርገው ረቀቅ ያለ ዳቦ እንደወረቀት ተጠቅመው በዛ ቂጣቸውን ሰገራቸውን ያብሱ ጀመሩ አላህ ተቆጣ ሲቆጣባቸው غير النعمة نقمة نعمة وراسو ورقطة قيرونا زنابونا نسا مريت اندمات تابك لا درقات مريتو درق انسساوة شو موتو بمج ارشا من هون تاك الله شو يمي بلا نقر اتو سقرا مبلا تجمرو الله اكبر الجزاء من جنس العمل للالو كتاتو يمي وردو لك اند سراو نو يلالو الجزاء من جنس العمل سغراچو بدابو ارغو سيابسوت ينبرو اهون يميبلا يميلاس يمشتتم اطو كذا بوحالا سغرا يدرق سغرا يعني لك اند انتنو اندزي خنزير خنزير تاقالاچو اساما اندميبلو سغراچو مبلات جمرو يلال سبحان الله العظيم اللهم يا ربي عفو بلن اللهم يا ربي اشفق علينا اللهم يا ربي من والله من بلو التساس تنقيتاي نعم الشي اهون وده ثمرتاش النهيد الشي زاري كسيتوش اندو امهيام يا يهوات مسلن بزيروم امهيام اجي شاوش انا كأمستنياو آية جمرش اسكمج أرشاو سورة الليل كري سورة الليل فأما من أعطى بلش تجمرنا اسكمج أرشاو ألتش أمه يام كالتش كالتش ليلوش سيتوش كالو أوكي أمه يام مايك فري السلام عليكم ورحمة الله تعالى وبركاته أعوذ بالله من الشيطان الرجيم فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى إن علينا للهدى وإن لنا للآخرة والأولى فأنذرتكم نارا تلظى لا يصلاها إلا الأشقى الذي كذب وتولى وسيجنبها الأتقى الذي يؤتي ماله يتزكى وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى. صدق الله العظيم وجزاكم الله خيرا. ما شاء الله أمو هيام إني هلت سوش لما مسجن بل سوش سوش لما مسجن فلقال له مجمرة أمو هيام حقيقة تجويد أقراروا بتجويدو من لبلاتشو بتأمي دنك تجويدنا راسو زيما وراسو أقرارو يقالاتشو أولا لكو بتأم طولنتنو هلتن ياسم ما مسجنو يسوى أستاذنو سوان استماري ابن جمال نو مسجد نو ليلا نو المهم استاذ جوا بمولو لا مسغناچو اچلاله مكناتم ايه نغر ينسو فري نو ينسو طرت نو لاله سوستنيا ما مسغنو وندمي سلامات نو يمتكتاتلو كولناچو ماننياوم قران سيقرا صحف يا متا زي لا يسقمطوال تكتاتلاچو وندموچ انغدي بنانته عرب لا يمتا يچلال قنقو عرب سلم ما يمتا قرانو لا تايو تشلالاچو اني غن ሁሉ ጊዜ ነው ማየው እኔ አንድ አያ ሳመጣ ቁጭ አርገዋል እዚ አሁን ስትቀራሷ ከአምስተኛው አያ በሙሉ እዚ ያስቀምጦ ያኒ ለመከታተል የሚፈልግ በጣም ቀላል ይሆንለታልና الله يجزيه الخير الى الله እሺ ከዛ በኋላ አሁን ምንድነው ወዳጄ ይህ በእንግሊዝኛ ትርጉም ምን ያደርግልሻል ሰው ለመወስወስ ነው እንጂ አሁን መሐደራው ነው የሚሰሙ درسውን ነው የሚሰሙ ወይስ እንግሊዝኛው ሊያነቡ ነው እባክሽ እህቴ ያኒ የሰውን ጭንቅላት ወደ እንትን አትውሰጂ ብትተው ይሻልሻል ወንድሞች ያያያችሁ ነው ወይስ ተሳስቻለሁ درسውን ከመከተል አሁን እንግሊዝኛው ያነበቡ ቀጣ ከدرسው ጋር ሊሆን አይችልም እና ይህ ነገር ቢተውና ቢቀር ይሻላል ነው ምለው نعم እሺ يقول سبحانه وتعالى فاما من اعطى واتقى وصدق بالحسنى فسنيسره لليسرى ሁለተኛ واما من بخل واستغنى وكذب بالحسنى فسنيسره للعسرى ሁለት ነገር ናቸው هما في يعني بصدقه قالوا علماءቹ صدقه بموطات ወይ مسጠቱ የሰው ልጅ በሶስት ነው የሚከፈሉ አሉ። ሰዎቹ በሰደቃ ሶስት አይነት ናቸው። እስቲ ሶስቱም ንግለጻቸው ከዛ አንተ ከየተኛው መሆን ታቃለህ? እሺ? እሺ አንደኛው ሰው አሉ አዕጣ ወተቃ ወሰደቃ ቢልሁስና ይአዕጣ ወተቃ يعني ገንዘቡ ሰጥቶ ሰደቃ ሰጥቶ ወይም ጥሩ ነገር ሰጥቶ الله اندي ودلين من دا اندي كفلين الله سبحانه وتعالى جنان اندي اسقبان باخيرا اندي دست بلو امي سرا يه اندي يونو وايقن قن سي سرا مجمرا بلبو كباد ايمان اللي يه مارتنو فاما من اعطى واتقى وصدق بالحسنى صدق بالحسنى يعني باخيرا يامني بجنة بجهنب يامني بالله امنو በሁሉ ነገር አምኖ ጥሩ ስራ ወይም ጥሩ ሰደቃ የተሰደቀ ይሄ አንደኛው ነው ኦኬ ኢዘን አንደኛው ይሄ ነው ምንድነው እንትኑ ክፍያው ምንድነው አላህ የሚከፍለው ምንድነው ፈሰኑ የሲሩሁ ሊልዩስራ ይሄ ነው ክፍያው ምን ማለት ነው ፈሰኑ የሲሩሁ ሊልዩስራ يقول فسنهيئه للخصلة التي توصله إلى اليسر والراحة وصلاح البال. يعني يهن سرا مسرا سو الله دمو بيك أنو ياقرر لتنا نقرو ياقلل لتنا من قدو يتأرق لت ترو سرا لمسرات إردوال يدقفو على الله سبحانه وتعالى. كان يقال الله شون دموش فسنو يسيره مالت نقرو ناقلل لتالن لمسدق بلو كجمر لالله بلو صدق أن مستأت كجمري الله دمو من تأفان تفو بل تقواز ترون يالهونا هل نقر إيه كفة التي هدى المالتنا يوفقه سبحانه وتعالى لأداء الأعمال الصالحة التي تؤدي إلى السعادة ولست ألم يميوس ذو من قد يتأرق الله تعالى الله إيه مالتنا فسنيسره لليسرى. طيب قصة عجيبة لنقراتشون دموش. يقول النبي صلى الله عليه وسلم بحديث صحيح الحسنة بعشر أمثالها. انت قال لك وعلم عند أجر يدرق سو الله ميكفلو عند بأند أدلم أسر أجر أرقونه ميكفلو يه عند تلك يسلمنا مسسون وما هو قال لبن من دون يتكستو. يقول خرج رجل من بيته عند سو كبيت وطأنا فوجد رجلان يتشاجران ولت سوش ستألو أغنياتشو فسألهما قال منو يا بميات ألاتشو من دنو رباكاتشو وباكاتشو توتن دو عن ابن شهاب أخبرني عروة من توت استي محاضرة واسما سويو سوتشو محاضرة اسمو بناتاتشو با الله نميزاتشو توتي النقر اهون ازي لا يانببه محاضرة ونا تفسيرو اللي سما يتشلم ونتينو اني بقى كمبيوترين زقيتش اللي هدنو اهون يكرين بقونت بقونت اني وطال له كنتنو كبالتوك اتصافو باكاتشو سواتشو جوراتشو مكان بيسمو ايقاباتشو مكان ينصوف امتته وسوسا يمتارق اللاتشو اتوسو وسوت سواتشو تقباب بانون دموش عند بيج ملوك اتصافك ما السنية نببه تفسيرو ما كانوا بيسمعوا ويس لما بلاشت بلاشون ومتصفوتي اللاتشو اشي اهون قصاو من الال نبياتشن صلى الله عليه وسلم عند اجر يادرقي اسر اجر نوميسات والله سبحانه وتعالى بلوال اشي اهون عند السوك بيت وطانا هلت سوك ستالو اياتشو من نوميات اللاتشو بلوت اياتشو تمام عندو من علي اني يسويو بيت اكرايهوت نا بيت يكرايهوت بيت بسوست الشي برنو نا يكراي بيت ستعين بلو يعني قال ستعين يمغنزبو نا بزيهنو يازكو تالي كذابو هلا لتكرايهوت ايكو لمن دنو غنزبو يمات ستعوالو والله واندمي اني سوست الشي نو كان يمفلقو شي سمنت متو يوله بإجاله لسات أو شي ولت متو دمو تنش قزي يستاني عند سامت ولت سامت يستاني نا أمت شسات أو الله ترو نققر نوه نقر حتى الله بقرآن من علي يعني عند سو عبد درو قزي مستأت واجب نوه علي هلالم بسورة البقرة وإن كان ذو عسرة فنظرة إلى ميسرة إلى عند سوك تجأنك إدامك فلك تجأنك قزي ستوت علي أتجأنا نقود يعني أتابسات جوت إلى أهون سوي من علي شي سمنت متو يقول له لستو شي ولت متو دمو تنش قزي استنا علي علي شي مس يعني نيسو ستشينو مفلقو علي أهون أستراكي وسويو بتام تن علي دنقت أنا ወደ ቤት ሄዶ 1200 አመጣና 1200 ኬንያ በቃ لوجه الله لله بيكفلت الله عليه ከፈለለትና 3000 ለአከራዩ ሰጠው ያ ደሞ እንደ እዳ አይደለም አብሽር አትስጠኝ እኔ ለአላህ ብዬ ነው ለአላህ ብዬ ነው እንትን የሰጠው አለው በዚህ ወደ ቤቱ ሄደ ተመልከቱ ስንት ነው የሰጠው 1200 ተሰደቀለት ማለት ነው في الصباح ጥዋት ፈጅር ከሰገድኩ በኋላ ይላል ሰውየው እኮ ነው ይህ 1200 የሰጠ። ጥዋት ፈጅር ከሰገድኩ በኋላ ከዛ በኋላ ያኒ ሚስቴ ጋህዋ መጣችና ቡና ቡና የጠጣን አለ። በሩ አንኳኳ፣ አንድ ሰው በበር አንኳኳና ከሄደ ከፈትኩት፣ ጓደኛዬ ነው አለ። ፈቃለ ሐቢቢ እርከብ ማዒ ናስቲ በኔ ካር አርገን ድራይቭ እናርግ አንድ ቦታ እንሄዳለን አለኝ። ለምንድን ነው አልኩት። አንድ ስራ ተገኝተዋል። ምንድን ነው እሱ? አንድ ቪላ ሊሸጥ ተፈለገና አሁን እኔ እናንተ ሆነን ምንድን ነው የሚባለው ደላል እንሆን አለው። ደላል ኮሚሽናችን እንወስዳለን፣ እንመሰክራለን፣ ሲሸጥና ሲገዛ እንመሰክራለን፣ እንፈርማለን፣ ሁለተኛ ደግሞ ድላላ እንሰራለን ብሎ እሺ ብሎ ሄደ። በመኪናው ሄዱ። ፈረኪብቱ ዘሀበ ወዘሀብና ኢለል ባኢ ለዛ ለሚሸጠው ሰው ሄድኩና ሁለታቸው ነው እሱና ጓደኛው። ፈቃለ ለሁ ሀል ተቢዕ ትሸጣለህ አለው። ቃለ ነዓም በሚሊዮን ኻርጅ ሳዒ አለ። በሚሊዮን ኻርጅ ሳዒ ሚሊዮን ከሰጠኝ ቪላው እሸጥለታለሁ፣ ግን የደላሉ ውጭ ነው፣ የደላሉ ሁለታችን እንከፍለዋለን። በዚህ ከተስማማ ጠይቁት አለ። እነዚህ ሁለቱም ሄዱና ለገዢው ሀል ተሽተሪ አሉት። ትገዛለህ አሉት። አው ገዛለሁ በሚሊዮን ኻርጅ ሳዒ አሉት። እና በሚሊዮን ብር ይሸጥልሃል፣ ግን ተጨማሪ አለ፣ የደላሉ ሁለታችሁም ትከፍላላችሁ አለ። እሺ አለ። እንግዲህ ገዢውና ሸጪው ተስማሙ። ቃል እሽተረይቱ ፈዘሀበ አልአርበዐ ገዢው የሚሸጠው እነዚህ ሁለት እንትኑ ደላሎች ሆነው ወደ መሐከማ ሄዱ። ከዛ በኋላ ተፈራረሙ። ሸያጩ ሚሊዮን ሰጠው፣ ገዢው ደግሞ ገዢው ሚሊዮን ሰጠው፣ ሸያጩ ሚሊዮን ተቀበለ። አሁን የደላሉ በፐርሰንታይል ነው የሚታሰበው። 25,000 ሆነና 25,000 ሰጥቷቸው ይህ ሰውየው ምን አደረገ? 25,000 በሁለት ከፈለና 12,000 ተኩል ለሁለታቸውም ተካፍለው ወደ ቤታቸው ተመለሱ። ምንድን ነው የገባችሁ ወንድሞች? ማዛ ፈሂምቱም ፈሂምና እሱ 1200 ነው የተሰደቀው አይደለም። ነቢያችን እንዳሉት እያንዳንዱ ብር በአስር ነው የሚመልስልህ አላህ ያሉት፣ አሁን እኮ ልክ መጣ። 12,500 ከቤቱ ወጥቶ አገኘ ማለት ነው። አሽረ መራት ሱብሓነላህ። አይገርማችሁም ወንድሞች? 12,500 እንትኑ 12,500 እንዲያውም 500 ዚያዳ 500 ዚያዳ አገኘ። ይህ ማለት ነው አልሐሰነቱ ቢዓሽሪ አምሳሊሃ ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊልዩስራ። ምን ማለት ነው ትርጉሙ በደንብ አልገባችሁም? ሰውየው 1200 ልቡ ድንግጥ ብሎ የተከራየው ሰው እንዳይበሳጭ ብሎ 1200 ከፈለለት ለአላህ ብሎ። ምን አደረገ አላህ? የሰረ ለሁ ጠሪቅ ቦታውን ከፈተለት። 12,500 ደግሞ አላህ ሰጠው። ሱብሓነላህ አልዓዚም። ቃለ ነቢይ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ሰላሰቱን ኡቅሲሙ ዐለይሂና አሉ። ሶስት ነገሮች አሉ እውነት መሆናቸውን እምላለሁ፣ በአላህ እምላለሁ አሉ። ወኡሐዲሱኩም ሐዲሰን ፈሕፈዙሁ ሌላም ነገር እነግራቸዋለሁና አጥኑት አሉ። አንደኛው ማ ነቀሰ ማሉ ዓብድ ምን ሰደቃ ወላሂ እያሉ ነው ነቢያችን። ወላሂ ወላህ አልዓዚም ሰደቃ የተሰደቀ ሰው ገንዘቡ አይጎድልም። ምን ታያላችሁ ወንድሞች? ይጎድላል? እስኪ ተከራከሩኝ። 1,000 ብር ሰደቃ ከሰጠሁ ይጎድላል ወይ? እንዴት ይጎድላል? እኔ እኮ ከዚህ አዱንያ ወደ አኼራ ነው ያሳለፍኩት እንጂ አለ እኮ ገንዘቡ። እረ አለ ብቻ አይደለም፣ 10 እጥፍ እስከ 700 እጥፍ ሆኖ ነው የሚመጣልኝ። ስለዚህ 1,000 ብር በባንክ ስላስገባሁ ጠፋ ይባላል? አልጠፋም። ኢዘን ምን አሉ? ማ ነቀሰ ማሉ ዓብድን ምን ሰደቃ ወላ ظلم عبد مظلمة فصبر عليها إلا زاده الله بها عزا. ولتن يرمو عند سو تزل موال إن بك ألا موسد يتشلال بزاي تزل مو أسرت في الملس يتشلال لكن الله بلو سبر أرقو وات أرقو الزمكالالو الله كبرنا كبر يجأمر اللتال بسو أين يكبر يهدال يتكبر يهدال بسو زند يتكبر النابت أم يتودد يهدال ألو نبي صلى الله عليه وسلم. سوستنيا ولا فتح عبد باب مسألة عند سو يلمنا يملمن سسكال لو ستون أبدرون باكاتشو يرلنجم غنزب تنش أمر اللن منامن يميل سو كهوني إلا فتح الله عليه باب فقر يدهنة باب يكفت اللت على الله سبحانه وتعالى لزل ألم اسكمي موت درس ستون أبدرون شمر اللن اندل يدرقوار الله سبحانه وتعالى تبكاكتو كوش كمالت زنبلو بكا يغنزب انتن فكر اندزي هم يادرقسو يهنو وتهتو ويلالو نبياتشن. يقول النبي صلى الله عليه وسلم حديث أبي هريرة أن النبي صلى الله عليه وسلم قال ما من يوم يصبح العباد فيه إلا ملكان ينزلان بيك أنو كوالو كسماء يورده للملائكة اللون نبيه صلى الله عليه وسلم بحديث صحيح. فيقول أحدهما عندن يوم ملائكة من إلى اللهم أعطي منفقا خلفا يمسدك سوكو تكالت يتسدك أو سو تكالت عند شي كتسدك يا جنزب الله سبحانه وتعالى انتنا درقلت ليلة نقرست أو تكالت إلى اللو يا ملائكة. ولتن يوم ملائكة من إلال ويقول الآخر اللهم أعطي ممسكا تلفا على السدك أمبلو ولت إجوش أبطو الزم يا لدمو قنزبو انديت ندميت أفا عند بلا أو ردبت قنزبو أطفاو إيالو ولت ملائكة دعا يدر قالو إلالو. إذن عندن سوستنا تشو لالكم بصدقة سو سوستنا تشو سوست عينتنا تشو إيه عندن يونو لالله بلو يمسدكو فسنيسره لليسرى. ولتنياو سو وأما من بخل واستغنى وكذب بالحسنى فسنيسره للعسرى ييسرى أنصار عسرى نو عند سو دمو بتقام سستام هنو يفكر يجنزف فكر بلبولاي قبتو الجنج أبتو على السدكم ولا الله لكم يميل سو دمو في ثولاي يمطفونا غير برنو ميكفتلت سستام كهوني اندغنا يبلط سستام يهونال غنزبو لا الله الله بميودو على ولم كالي الله بميطلاو اندمياول يادرغوال لب بلو وندبوچ كباد قال نو يتناغركو يالو عند سو على صدقم بلو ويم دهوچ يايه يتيموچ يايه زم يمل كهوني بتام سستام كهوني الله من دونهم يارقوا مطفو سرا اندي سرا يوفقوال موفقو كله لمطفو كو يوفقوال سلزي لمطفو سرا يوفقوال الله سبحانه وتعالى يردوال يامروال سو مالتنو. وأما من بخل واستغنى وكذب بالحسنى فسنيسره للعسرى شوفوا بمجمرة فسنيسره الزيدو مو فسنيسره من مالتنو برون من تافعنا تفتلتان لمطفونا قر اندي سرا الله بك من قدوني كفتلتان. طيب فلم يؤدي حقوق الله زكاة ما يوتعم صدق ما يوتعم مسكينم ايردام ولم يبذل شيئا منه في وجوه البر بر الله يودونا قر هلو يزقابتان الله يتألو بتشا لسرا يجمر الماتن واستغنى اي استغنى عن ثواب الله يا الله أن أجر الفلقم انقدي هو ندموش دهنا دروشي بحر الإسلام نه أنت نو فلاغو تاچن جنة نو السنة يتسبب واهون دهنا درو انقدي انتن نقناني يصوف بتقام الله يما يودو بتقام سوي ربشات شونا شونا انقدي كلامي نقناني والسلام. السلام عليكم ورحمة الله وبركاته. أستاذ أبو محمد، أستاذ أبو محمد، سبحان الله، هون يا استمارة نبرة يصافوا مثلا أوريدي وتوال إن شاء الله.